إن الذين لا يؤمنون بآيات الله لا يهديهم الله ولهم عذاب أليم. إنما يفتر الكذب الذين لا يؤمنون بآيات الله وأولئك هم الكاذبون. من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان ولكن من شرح بالكفر صدرا فعليهم غضب من الله ولهم عذاب عظيم. إن الذين لا يؤمنون بآيات الله إن زيابة الله تعالى تشكي أما يعمو يهون سواجان والشلال آيات مالتي آيات القرآن يقرآن تكتوشنا عنك سوش بمينة تفزيه إن الزيان يجيتاك على سوش بمؤهن عشو يما يعمونا يما يتكبلو يهون كهاديان لا يهديهم الله ينجان من زيادة الله سبحانه وتعالى أي مراتشوهم مدعين من زيادة آجل من كتاتوه مالتنا مكنياتهم الله سبحانه وتعالى إن السوم وجفكالو لما مرات عشبوه እነዚህን አንቀጾች በሚልክላቸው ጊዜ ለመቀበልና ለመከተል ፈቃደኛ ካልሆኑ ከዚህ ውጪ ወደ አላህ ሪዷ የሚያደርስ ሌላ መንገድ የለምና የሂዳያ መንገድ ጭራሽ ሊያገኙ እንደማይችሉ ነው ማለት ነው። ወለሁም አዛቡን አሊም እና ደግሞ የሂዳያ መንገድ ከሌለ አማራጩ ያው የዶላር የጥፋትና የውድቀት መንገድ ስለሚሆን ለእንዲህ አይነቶቹ ልጅመኞችና ካሃዲዎች እጅግ አሳማኝና አንገብጋቢ የሆነ ቅጣት ተዘጋጅቶላቸዋል በማለት ያረጋግጣል። እንግዲህ ወዳቸው እያወቀ ነብዩ እንደማይዋሹና እንደማያወናብዱ ነፍስ ግን የተለያዩ ምክንያቶችን እየፈጠሩ እሳቸው እንደማያወናብዱ አድርገው ያቀርቧቸዋል። ይሄ የአላህን ቃል ለመቀበል ፈልጋችሁ ነው እንጂ እሱ ማንነቱን አታችሁት አይደለም ነው የሚላቸዋል። በመሆኑም የአላህን መመሪያ ካልተቀበላችሁ አላህም ደግሞ ከቅጣት የምትድኑበት መንገድን አይመራችሁም ለጀነት የምትበቁበትን መስመር አይገልጽላችሁም። እንግዲያውስ በመጨረሻ ያው ለከፋ ቅጣት ነው የምትጋለጡት በማለት ዛተባቸው ማለት ነው። እነማ የፍተሪል ከዲበ الذين لا يؤمنون بآيات الله ወሸትን የሚጠቁት እነዚያ ሰዎች ናቸው በአላህ ቃላቶች ወይም አንቀጾች የማያምኑ የሆኑት። እንግዲህ እነማ አንተ ሙፍተሪን ብለው ነበር ባለፈው አንተ እንደምትለው ነብይ ሳትሆን እንዳውም ቀጣፊና ወናባጅ ነህ በማለት ነብዩን እንዳንድ ተራተው ዘልፈውና አዋርደዋቸው ነበር። ውሸታ ምስለማ ወከፈለጋችሁ የልንገራችሁ አላህ ውሸትን እንዳሁን እንደቀደደ ዝም ብሎ የሚናገረው በአላህ ጣላቶች የማያምን የሆነው ሰው ነው ማለትም የናንተው ቢጤ ነው ማለት ነው። በእጃዙር እነሱን እየሰደባቸው ነው። ነብይማ እንደታ አድርጎ ይዋቻል እንኳን ነብይ ቀርቶ በአላህ አንቀጾች በቁርአን የሚያምን አንድ ሙእሚን ተራ ሙእሚን እንኳን ሊዋሽ አይችልም በአላህ ስም። እንግዲያውስ ሊዋሽ የሚችለው የእናንተ ግዴ በአላህ ቃል የማመን ፍላጎት የሌለው ብቻ ነው በማለት ውሸታምነትን አጠቃሎ ወደ ነፍሱ አመጣው ማለት ነው። ወኡላኢከ ሁሙል ካዲቡን እና ምን ጊዜም ጠጣፊዎችና አወናባጆች በአላህ ቃላቶች የማመን ፍላጎት የሌላቸው ወገኖች እንጂ ነብዩ ወይም ሙእሚኖቹ ከውሸት የራቁ ናቸው። ሙእሚን ብዙ ጊዜ ውሸትን አይደፍረውም በጣም ታቅም በላይ የሆነ ችግር ካላስጨነቀው በስተቀር። ካፊር የሆነ እንደው ግን በሆነ ባልሆነ ምክንያት ውሸትን እንደ ዘዴና እንደ ተለያዩ ነገሮች አድርጎ ይጠቀምበታል ነው የሚለው። መን ከፈረ ቢላሂ ሚን ባዕድ ኢማኒሂ ከእምነት በኋላ በአላህ በጌታው የካደ ይላል። መጀመሪያ እምነቱን ተቀብያለሁ ብሎ ሲያበቃ እንደገና በሆነ ምክንያት ከእምነት የሚያወጣ ነገር በመስራት ወይም በመናገር የካደ ኢላ ማን ኡክሪሃ ከተገደደ ባሻገር ሆኖ ይላል። የተገደደው እስ በመገደዱ ምክንያት ካደ አይባልም መጀመሪያ። እንግዲያውስ ወቀልቡ ሙጥመኢኑን ቢልኢማን ያ ተገዳጅ ሰውዬ ልቦናው በእምነቱ ላይ የተረጋጋ ሆኖ ልቦናው ሳይነካ በዛው በእምነቱ ላይ ሆኖ ሰዎች ግን ይሄን ነገር ካልሰራ ወይም ካልተናገርክ እንገላለን ብለው አስገድደው በቃል ደረጃ ብቻ የተናገረ ከሆነ ይሄ አይመለከተው መንከፈር አለ ውስጥ አይገባም ማለት ነው። ምክንያቱም መካድ ማለት በልብ እንጂ በባዶ ቃላት ብቻ መካድ አይኖርምና ማለት ነው። ወላኪን መን ሸራሀ ቢልኩፍሪ ሰድረን ግን መንከፈረ ቢላሂ ባዲ ኢማኒሂ ያልነው ኩፍሩን ወይም ክህደቱን በሙሉ ልቦናው ለሞልቶ የተናገረና ያረጋገጠ ማለት ነው። ልቦናውም በክህደት ሞልቶና አረጋግጦ በሙሉ ፍላጎት ያንን ክህደቱን የተቀበለ ፈአለይህም ገዶው ሚንላህ እንዲህ አይነቶቹ ከሃዲዎች በአላህ ዘንዳ በጣም የከበደ የሆነ ቁጣ ይኖርባቸዋል ከእምነት ከብርሃን በኋላ ወደ ጨለማ ሂደዋልና ማለት ነው። ولهم عذاب عظيم ان لا انغاينتوچ كاديوچ ወይ ሙርተጆች ታአላ ዘንዳ አይከብዱ የከበደ ቅጣት ይኖራቸዋል በማለት ያስጠነቅቃል ማለት ነው። ይሄ የመጣበት ምክንያት ይኖራል። መጀመሪያ ነብያችን አለይሂ ሰላቱ ወሰለም በዚሁ በመካ ከተማ ስራቸውን በጀመሩበትና አንዳንድ አማኞችን ማፍራት በጀመሩበት ወቅት የሚያምኑላቸው ብዙ ጊዜ ከህብረተሰቡ ወገን የሌላቸው አንዳንድ ጊዜም የውጭ ሀገር ዜጋዎች ተወላጆች ነበሩ እና ከነዛም መካከለ እና አማርና ያሲር ሱመያ የተባሉ አንድ በተሰብ ግለሰቦች ይገኙባቸው ነበር። እነዚህ ግለሰቦች በነብዩ መሐመድ ተልኮ አምነዋል ማለት በሚሰማና በሚወራበት ጊዜ ያካባቢው ሹማምንቶችና ከበርቴዎች እንዴት እነዚህ የውጭ ሀገር ዜጎች ደግሞ ከህብረተሰቡ እምነትና ባህል ወጥተው ይሄንን ጥላታችን እንደገፉ በማለት በቂም በቀል እነሱን እያዙ መቀጥቀጥና ማስተቃየትን ጀመሩ ይባላል። እና እያዙ ይሄንን እምነታችሁን መሰረዝ አለባችሁ ወደ ነበራችሁበት ወደኛው ባህል እና እምነት ተመለሱ እያሉ ያስተቃዩአቸው ሴትዮዋን ሱመያን ልክ በሁለት ግመል ላይ እግሯን ወዳና ወዲ ፈቀው አስረው ወጥረው ከያዙ በኋላ በጦር ለብልቷን በመውጋት ገደሉ ይባላል። ይሄንንም ያደረገው ለአነቱላህ አለይ አቡ ጀል የተባለው ሙጅሪም መሪያቸው ነው። ይሄንን በሚደረግበት ጊዜ ልጅ ታስሮ እየተቀጠቀጠ ያያል። እንደገና አባትየው ደግሞ በጣም በእድሜያቸው የገፉ ሽማግሌ ነበሩ ያሲር፣ እሳቸው ደግሞ በማነቅ ባደባባይ በገመድ አንጠልጥሎ በመግደል ሲለዩአቸው አዩ። ይህ ጊዜ አማር እንግዲህ እናትንም አባትንም በአንድ ወቅት አንድ ቦታ ላይ በእምነታቸው ምክንያት ሲተዉ ሲያዩ ይህ ድል በሳቸውም እንደሚደገም ተረጋገጠና በል እንግዲህ በመሐመድን ክጃለሁ እሱን አልፈልገውም የእናንተን እምነት እቀበላለሁ ብለህ ተናገር አለበለዚያ እንደ ወላጆች ልናረግ ነው ሲሉት ነፍስናትና መጀመሪያም ሲገርፉት ቆይተው ነፍሱ በጣም ተሰቃይታ ስለነበረ ያንን እነሱ የሚያቀርቡለትን ቃላት እንዲደግም ተገደደ ማለት ነው። ያንን በሚናገርበት ጊዜ ታካባቢ የነበሩት ሰሃቦች በጣም ደነገጡ። እነዛ አባትና እናት በእምነታቸው ሳይፈገሩ በመሄዳቸው ሸሃዳ ሆኑ፣ የመጀመሪያ ሰማዕታት ሆኑ። ነብዩም አለይሂ ሰላቱ ወሰለም እነሱ በጀነት ከኔ ጎን ይነሳሉ ብለው መስክረውላቸዋል። ግን ግዮው እንደነሱ መበርታት ሲገባው ይህን መጥፎ ቃል ተቀበለና ተረደደ ብለው አሰሩበት ማለት ነው። በሚያሰሩበት ጊዜ ለነብዩ ደረሰ ጉዳዩ። እናትና አባት ጨክነው ሳይበገሩ ሲሄዱ ልጅ ግን የኩፍር ቃል ተናገረ አማር ሲሏቸው፣ የአማርን ኢማን ያቁት ስለነበረ ነቢያችን አለይሂ ሰላቱ ወሰላም አማር ይሄን አያደርግም አሉ። እንግዲህ የኢማኑን ልክ ያቁት ነበረና አማር እኮ እምነቱ ከራስ ጠጉሩ እስከ እግር ጥፍሩ የተሞላ ነው እንደ ማንኛውም ሰው እንዳይመስላቸው አሉ ይባላል። እንዳውም የአማር እምነት በስጋ በደሙ ተዋህዷል ብለውም መሰከሩለት ገና ከመምጣቱ በፊት። እሱ ግን ያንን ቃል ተናግሯል ማለት ነው። ኋላ መጣ። በሚመጣ ጊዜ ለእናት አባቱ ሞትና መለየት ሳይሆን እሱ ይችን መጥፎ ቃል መቋቋም አቅቶት በመናገሩ በጣም ትስቅ ብሎ እያለቀሰ መጣ። ይኸው ሁሉ የኩፍር ቃል ተናገርኩ እኮ የኔ ነገር አለቀልኝ እያለ በሚመጣበት ጊዜ ከይፈ ወጀት ተቀልበታሉት ይባላል። ታዲያ በቃል ይህን ስትናገር ልቦናህስ እንዴት ነበረ? ልብህም የተናገርከውን ነገር ተቀብሎታል እንዴት ሲሉት፣ አማ ቀልቢ ፈሙጥመኢኑ ቢልኢማን፣ ልቦናዬ እንኳን ከእምነቴ ቅንጭ አላለም፣ ያው ወትሮ ከነበርኩበት ልዩነት አላገኘሁም በስሜቴ አላቸው። ፈይንአዱ ፋውጭ፣ እንግዲያውስ በቃል ብቻ ከሆነ የተናገርከው ወደፊትም አላህ ይጠብቅህና የዚህ አይነት መከራ ቢያጋጥምህ ጀግመህ ነፍስህን ለማዳን የዛን አይነት ቃል መናገር ትችላለህ እንኳን ያለፈው ይቅርና በማለት እምነቱ እንዳልተናጋ መሰከሩለት ማለት ነው። አላህም ይሄንን አባባል ለማረጋገጥ ይሄንን አንቀጽ አወረደ ወዳውኑ ማለት ነው። ተገዶ ከሆነ ልቦናው በእምነቱ ላይ የረጋ ሆኖ ሳይናወጥ በግዴታው ምክንያት መጥፎ ቃል ቢናገር ይሄ ካፊር አይደለም፣ የአላህም ቁጣ እሱን አይመለከተውም። ግን ባልሆነ ምክንያት በቂ ምክንያት ሳይሆን እምነት ውስጥ ገብቶ ሲያበቃ እንደገና የተረደደ ሰው ካለ ይሄንን እንደቀላል አላየውም፣ በጣም አይከብዱ የከበደ ቁጣ ያርፍበታል፣ በመጨረሻም ለከባድ ቅጣት ይጋለጣል በማለት አላህ Subhanahu Wa Ta'ala አስጠነቀቀ ማለት ነው። ذلك بانه مستحب الحياه الدنيا على الاخره وان الله لا يهدي القوم الكافرين أولئك الذين طبع الله على قلوبهم وسمعهم وأبصارهم وأولئك هم الغافلون لا جرم أنهم في الآخرة هم الخاسرون. ثم إن ربك للذين هاجروا من بعد ما فتنوا ثم جاهدوا وصبروا وإن ربك من بعدها لغفور رحيم. ذلك لأنهم استحبوا الحياة الدنيا على الآخرة الناس استتذببوا على اندقنا بفقادات شو وديك يديت يمشجاكروا يهونوا باللسابوش يا الله قطاع يسفربات شوال بمشأ الرشام كبار قطاع يجاكنا شوال بيجي يزاك بس مكنياتوا من مسالات شوال لأنهم من نزلك هاليوات ويمرتدوش استحبوا الحياة الدنيا على الآخرة كربيتون هيوات المرتوى لنانا وكما شوال النعيلة الناس هون قدي ሙርተድ የሚሆነው በዚህ በዱንያ ላይ አንድ ነገር ሲያታለለው ነው። ከእስልምና የተሻለ ለአህሌናም ሆነ ለአምሮ የሚዋጥና የሚስማማ ምንም ነገር እምነት እንደሌለ ይታወቃል። ግን ወይ ለስልጣን ወይ ለገንዘብ ወይ ለስም ለሆነ ነገር ብሎ ተታሎ ነውና ዲኑን የሚለውጠው እንዲህ አይነት ቁጣ የሚያርፍባቸው አላህ Subhanahu Wa Ta'ala ለሙእሚኖች ያዘጋጀውን ዘላለማዊ ጀነት ትተው በዛ ፈንታ እለታዊ ግልጭልጭ የሆነችውን የዱንያ ጥቅም በማስቀደማቸውና በመምረጣቸው ሰበብ ነው ይላል። ወአን አላህ ደግሞ ለአይዲል ቀውም አልካፊሪን እውነትን ካወቁ በኋላ እንደገና ተዲየትን የሚመርጡ የሆኑትን ሰዎች ወደ መዳኛው መንገድ አይመራቸውምና በዚህ ምክንያት ነው እንዲህ አይነት ቁጣ ሊያሳርፍባቸውና ለከፋ ቅጣት ሊያጋልጣቸው የቻለው ይላል። ሁላይክ እና አሁንም የዚህ አይነቱ ከሃዲዎችና አላማቢሶች الذين طبع الله على قلوبهم بلبوناቸው ላይ አላህ ያሸገባቸው ናቸው። መጀመሪያውንም ልቦናቸው ጤናማዎች አይደሉም ማለት ነው። በልባቸው ኸይርንና ሸርን ኢማንንና ኩፍርን አመዛዝነውና አገናዝመው ለመወሰን እንዳይችሉ ገና መጀመሪያ መጥፎ አዝማሚያ በሚያታዩ ጊዜ ልባቸውን ወዳውኑ ወደ ትክክለኛው አስተሳሰብ እንዳይመጣ አሽጎ ቆልፎባቸዋል ማለት ነው። ወሰምዒህም ጆሮአቸውም እንደገና መዋዒዝን ሰምተው ግሳጤዎችን ምክሮችን ተቀብለው እንዳያስተካክሉ ያጎራቸው ናቸው። ጆሮአቸው ታሽጓል ማለት ነው። የህሊና ጆሮአቸው ማለት ነው። ወአብሳሪም እንዲሁም ደግሞ አይኖቻቸውም ታውረዋል። የህሊና አይናቸው አንድ ጊዜ እውነትን አይተው ወደ ውሸት በሚሸጋገሩበት ጊዜ ከዛ በኋላ መለስ ብለው እውነትን እንዳያስተውሉት ታውረዋልና ታግደዋል ማለት ነው። ወኡላኢከሁም አልጋፊሩ እና እነዚህ አይነት ሰዎች መጀመሪያውኑ የተሰጣቸውን አምሮ በትክክሉ ለመጠቀም ባለመሞከራቸው አላህ Subhanahu Wa Ta'ala በዛው በዝንጉነታቸው እንዲቀጥሩና ለመጨረሻ ውድቀታቸው እንዲበቁ የመደባቸው ከንቶችና እጭቦች ናቸው ይላል። ላጀረም እውነት ልበላችሁ አንነሁም እንዲህ አይነቶች ሰዎች ለአኺራቲ በመጪው ዓለም ሁሙል ኻሲሩን መጨረሻ ኪሳራ ውስጥ የሚገቡ አንዴ ከወደቁ መነሻና መካካሻ አለለበት ኪሳራ ውስጥ የሚዘፈቁ የዚህ አይነት ሰዎች ናቸው ማለትን አረጋግጣለሁ ይላል። ወይም ላጀራ ማለት ላሸክ እንደማለት ነው። አንዴ ያለምንም ጥርጥር አንነሁም እንዲህ አይነቶቹ ከእውነት በኋላ ውሸትን የሚመርጡት ወይም ከእምነት ወደ ክደት የሚሸጋገሩት ሰዎች በመጪው ዓለም የመጨረሻ ተከሳሪዎች ሁሉ የበለጡ ከሳራዎች እነዚህ ናቸው ይላል። ወማ ይነረበከ ከዚህ ቀጥሎ ደግሞ አላህ ያንተ ጌታ ሊነግርህና ሊያረጋግጥልህ የሚሻው ነገር ቢኖር ለልዲን ሀጀሩ ለነዚህ አለዲናቸው ብለው አገራቸውንና ወገናቸውን ትተው የተሰደዱና የተፈናቀሉ ለሆኑ ወገኖች ምን ባዲማፉቲኑ በዲናቸው ብዙ ፈተና ተደረሰባቸው በኋላ እንደገና አገር ወገናቸውን ንብረት ለተሰባቸውን ትተው ተፈናቀሉና ለቀው ተሰደው የሄዱ ለሆኑ ወገኖች ثم جاهدوا እና ከዛ ከወጡና ከተሳደዱ በኋላ ደግሞ ተስፋ ቆርጠው ቁጭ ሳይሉ በሚችሉት አቅምና ዘርፍ የሚታገሉ የሆኑት ጥላቶቻቸውን እንደገና ለማጣትና ሀቅን ለማሳወቅ በሚችሉት ሁሉ የሚታገሉት ወሶበሩ በሚደርስባቸው ችግርና ተቆጣ ደግሞ ሳይንበረከኩ የሚታገሱ የሆኑት እነ ረበከ ያንተ ጌታ ሚንባዲያ ከነዚህ አሁን ከተተከሱት የተለያዩ ችግሮች በኋላ በብቃትና በንቃት ለሚታገሉት ለغفور الرحيم መረተሰፊና ሩህሩ ነው ማለት ነው ይላል። ማለት ምንድነው እንግዲህ አንድ ሰው ትክክለኛ እምነት ስለተከተለና ያንን እውነቱን ለማሰራጨት ስለመወከረ ተራ እውነት የሆኑት ኃይሎች ተነስተው ለምን ይሄን ነገር ትሰራለህና ታምናለህ ለሌሎች ትሰራጫለህ ብለው በሚያሳድሩበት ተጽኖና በሚያሳርፉበት ጭቆና ተንገፍግፎ ታከባሉ ለቆና ተሰዶ ይሄድና አሁንም ደግሞ ከሄደ በኋላ ተስፋ ሳይቆርጥ በሚችለው አቅምና ዘዴ ሁሉ ለመታገል ቆርጦ የተነሳና አሁንም በሚያጋጥመው ተጨማሪና ተከታታይ ፈተና ሳይፈታ በትግስት ጥርፍነቶ የሚቀጥል የሆነ ታጋይ ለእንዲህ አይነቶቹ አላህ ሱብሃነሁ ወተዓላ ምህረተ ሰፊና ሩሩ መሆኑን ያረጋግጥላቸዋል። ለጊዜው ፈተናው ቢተራረብባቸውም ዝሮ ዝሮ በመጨረሻ ድልና እድል የነሱ እንደሚሆን ቃል ይገባላቸዋል ነው የሚለው አላህ ይወፍቀንና እነሱ ለመሆን ማለት ነው። يوم تأتي كل نفس تجادل عن نفسها وتوفى كل نفس ما عملت وهم لا يظلمون وضرب الله مثلا قرية كانت آمنة مطمئنة يأتيها رزقها رغدا من كل مكان فكفرت بأنعم الله فأذاقها الله لباس الجوع والخوف بما كانوا يصنعون. يوم تأتي كل نفس تجادل عن نفسها نفس يتبالك كله كراسها يمتكراكرنا يمتكراكر هنا بمتكارو بالجزية يمي هنا ومقداي هنجزي أوصال لاتشونا أساوصال شهويلة مالتن سنك أماكن مانساتونو أماكن بمي هنا بالجزية نفس يتبالك كله سنستالك بمتنستال بالجزية زمد ودا جوا من يوم سو قليل لرداو لتأيكو مالتن تتا ሁሉም ለራሷ መውጫ ማምለጫዋን በማፈላለግ ብቻ ተፈረጨራለች ማለት ነው። ራሷ ላይ የሚሰነዘርባትን ወቀሳና ከሰሳ ለመቋቋምና ለመከላከል ለመዳን ሁሉም የምትችለውን ሁሉ ታደርጋለች ነው ማለት ነው። ወተወፋ ኩሉ ነፍስ ማአሚረት ነፍስ የተባለች ደግሞ በዚህ በዚህ በምድር ላይ የሰራቻትን ስራ ሁሉ በሚገባ ትረከባለች ማለት ነው። ኸይርም ቢሆን ሸር ብዙም ሆነ ጥቂት الله سبحانه وتعالى سياس مزجبه وقويته لنا بملايكوشو إنا كنا نستنسخو ما كنتم تعملون من دالو يسروا تنسرا هدلو بميك يبا يعترب الله الشوال يعني يسروا تنسرا هدلو بمكبل الناب على مكبل مكاسكل كركروا يستطوا فعلم على ذنو وهم لا يظلمون إن السم بقى الله بقول من منقر كنتات هيتبدلون الله تعالى شغلو يسروا تنوانجل شمرو يعترب الله الشوال ما على ذنو وإن دقمو يسروا خير نقر كانتا ያንን ኸይር ነገር ጥቂት ነው ብሎ በመናቅም አይክድባቸውም ወይም አይቀንትባቸውም። ሁሉም ነገር እቅጫን ያችን የተሰራችሁን ብቻ ነው የሚያቀርብላቸው። እነሱ ግን ያንኑ ተጨባጩን የሰሩትን ወንጀል ላለመቀበልና ክዶ ለማምለጥ ወይም ደግሞ በመለመንና በመለማመጥ መፍቲ ለማገኘት ይጨረጨራሉና ይሟሟታሉ። የዛ ጊዜ ግን ያላግባብ መፍጠሩ የትም አያደርስም። ከወዲሁ ግን እንዲህ አይነት ነገር እንደሚያጋጥማቸው ንገራቸውና የሚያዋጣቸውን መስመር እንዲከተሉ አስክላቸው ነው የሚለው። ወደረበ አላሁ መተለን ቀርየተን ካነት አሚነተን ሙጥመኢና አንዲትን ከተማ አላህ ስብሓነሁ ወተዓላ በምሳሌ መልክ ያቀርባታል ይላል። ማለትም ያ የከተማ ነዋሪ የሆኑትን ህዝቦች ማለት ነው። አንዲት ከተማ ነበረች ይላል እንደ ሩቅ አድርጎ የራሳቸውን ከተማ ሲገልጽላቸው ለመኮች ማለት ነው። ባንድ ወቅት አንዲት ከተማ ነበረች። ያቺ ከተማ በጣም ጸጥታ የሰፈነባት ነበረች። የግቢም ሆነ የውጭ ጥቃት የማያሰጋት ጸጥታዋ በጣም የተረጋጋና የተማመነ ነበረ ይላል። ሙጥመኢና እና በዛ በከተማ የሚኖሩ ህዝቦች ምንም አይነት መጥፎ ነገር ይመጣብናል፣ ሽብር ይፈጠራል ብለው የማይፈሩና የማይሰጉ በጣም የተረጋጉ ነበሩ። የኢትያ ሪስቋ ረገደን ምን ኩል መካን ሲሰዋ ደግሞ ከዚያ አጣጣው በስፋት ይወርፍላት ነበር ይላል። ምግባይ ላይ ተመረጡ ሁሉ እንዳለው በሌላው አያት በአለም ዙሪያ የተመረጡ የምግባይ ነቶች ሁሉ ወደሷ እየጎረፉ ይመጡላት ነበር። እሷ ራሷ ደረቅ ክልል እንኳን ብትሆን ምንም ነገር ባታበቅልም አላህ Subhanahu Wa Ta'ala በአለም ዙሪያ የሚያበቅላቸውን ሲታወቅ ሁሉ ወደዛ ድረሱ እያለ ይነዳላቸውና እንደ ጎርፍ ዙሪያውን ጸጋ ሁሉ ያጥለቀልቃቸው ነበር ይላል። ታዲያ የዚህ አይነት ጸጥታና ጸጋ የነበራት ከተማ ወይም ኗሪዎቿ ፈከፈረት ቢአንዑሚላ የአላህን ውለታና ጸጋ ካደች እና አላህ ስብሓነሁ ወተዓላ ጥበቃ እያደረገላት እንደገና ሲሳዋን እያሰፋና እያንበሻበሻት እያለ እሷ ግን በጥጋብ ተወጠረችና ያቺ ከተማ መሬት ተሰበሪ በማለት ጦቤ ትመታ ነበረ ይላል። የዛ ጊዜ ፈአዛቀሀ አላህ ሊባሰ ልጁዕ ወልኸውፍ እንደገና የማታቀውንና ያላየችውን የህራብ የካፓ አላህ ስብሓነሁ ወተዓላ ደረበባት። የፍርሃትንም ደግሞ አለንጋ ተለቀባትና አቀመሳት ይላል። ለምን ቢማካኑ የስነዑን እነዚህ የከተማ ኗሪዎች በዛች ከተማ ላይ ይሰሩት በነበረው ወንጀልና ግፍታፊያ ቀደም ሲል አላህ የዋለላቸውን ውለታ ባለማወቅና በተቃራኒው ምላሽ በመስጣታቸው ሰበብ ጸጥታውን በሽብርና በፍርሃት ጥጋቡን በችግርና በራብ ቀይሮ አርመጠመጣቸው ይላል። እና እነዚህ እንግዲህ ሰዎች በዚህ አይነት እጅላቸውን በሚያስቀይሩ ጊዜ ማን ነው ጥፋተኛው ቢባል መልሱ ምን እንደሚሆን እናንተው ራሳችሁ ገምግሙና ፍረዱ በማለት ራሳቸውን በራሳቸው እንዲፈርዱ በዚህ ምሳሌያዊ አነጋገር አላህ ሱብሃነሁ ወተዓላ ገለጸላቸው ማለት ነው። እና እንግዲህ የመካ ከተማ ነብያችን አለይሂ ሰላቱ ሰላም ከመምጣታቸው በፊት ያው ቀደም ሲል በባህል እየተወራረሰ የመጣው ልምድ ክብር ሰጥቷቸው ነበር። እና ማንም የውጭ ወራሪ ወደ መካ ከተማ በኃይል ገባለሁ ይካለ በአካባቢ ያሉት ኃይሎች እንኳን ለመከላከልና ለመቃወም ባይችሉ አላህ ሱብሃነሁ ወተዓላ ራሱ ጣልቃ እየገባ እና አብርሃን እንዳንበረከከው ሁሉ ተአምራዊ በሆነ መንገድ ያስከብራት ነበር። ከዛ በኋላ በተደጋጋሚ እነሱ በውጭ ወራሪ እንደማይደፈሩ ሲታወቅ የአላህ ቤተሰቦች ናቸው እየተባለ የክብር ስም ተሰጣቸው። ከዛማ ወዲያ እንኳን በሀገራቸው ሊጠቁ ቀርቶ ለስራ ጉዳይ ወደ ሰሜንም ወደ ደቡብም ይንቀሳቀሱ ዝንባቸውን እሺ የሚል አልነበረም። እነዚህ የአላህ ቤተሰቦች ናቸውና እነሱን መንካት መከራ ያመጣል፣ እባካችሁ ረፉተው እያለ እምነት የሌለው አውሬ ህዝብ ሁሉ ያከብራቸውና ይፈራቸው ጀመረ ማለት ነው። ከዛ በኋላ በንግድ አማካይነት ደግሞ በአለም ዙሪያ ያሉ ጸጋዎች ወደ እነሱ ይጎርፉላቸው ጀመር። አላህ ታዲያ ይህንን ሁሉ ስጦታና ጸጋ ለመደምደምና የበለጠ ለማሳደግ አስቦ እንደገና ከመሀከላቸው ነቢይ መረጠና በቋንቋቸው ቁርአን አውርዶ እነሆ በሉ ክብራችሁ ይሟላላችሁ ሲላቸው ጊዜ አሻፈረን አሉ። እኛ ይህንን 360 ጣዖት በማክበርና በማምለክ ነውና ይህንን እድል ያገኘ ነው፣ ያንተን መመሪያ አንቀበልምና ነቢይህን አንከተልም ብለው ሲሸፍቱ ጊዜ እንግዲያውስ ጥሩ ነው አሳያቸዋለሁ ወይ በማለት የራብ አለንጋ ለቅን የለገሳቸው ነው የሚለው። እንደገና ደግሞ ሽብርም ለቀቀባቸው። ያ የነበረው ሁሉ ነገር ምስቅልቅል ወጣና በገዛ እጃቸው ለእንዲህ አይነት ውድቀት ተዳረጉ። ታዲያ ይሄ ሁሉ የመጣው በራሳችሁ ስህተትና ጥፋት ነውና ራሳችሁም በራሳችሁ ውቀቱ በማለት የሌላ አገር ታሪክ አስመስሎ የእነሱኑ ከተማ በምሳሌያዊ አገላለጽ አቀረበላቸውና ራሳቸው ስህተታቸውን እንዲገመግሙ አደረጋቸው ነው። ولقد جاءهم رسول منهم فكذبوه فأخذهم العذاب وهم ظالمون فَكُلُوا مِمَّا رَزَقَكُمُ اللَّهُ حَلَالًا طَيِّبًا وَاشْكُرُوا نِعْمَةَ اللَّهِ إِن كُنتُمْ إِيَّاهُ تَعْبُدُونَ إِنَّمَا حَرَّمَ عَلَيْكُمُ الْمَيْتَةَ وَالدَّمَ وَلَحْمَ الْخِنزِيرِ وَمَا أُهِلَّ لِغَيْرِ اللَّهِ بِهِ فَمَنِ اضْطُرَّ غَيْرَ بَاغٍ وَلَا عَادٍ فَإِنَّ اللَّهَ غَفُورٌ رَّحِيمٌ وَلَقَدْ جَاءَهُمْ رَسُولٌ مِّنْهُمْ إِنَّ يَزِكَّ تَمَارَ عَلَى بِيَتِ يَنَبَّرُوا تِزْبُوَجِّي بَإِرْجِدْ كَنَّسُوا مَكَاكَّلْ يَتَمَرَّطَ يَوَنَا مَلَكْتَنْيَا مَتْفُ اللَّهِ نَبَّرِ إِلَى يا نبي محمد عليه الصلاة والسلام فكذبوه إِنَّا يَنِنْ يَمَسَّلَ تَعْلَقِ النَّازِنَّيَا مَلَكْتَنْيَا إِنْدِي تَرَاكَ اللَّهِ أَيْتَوْ አስተባበሉ ውሸታምና አሉት። ያው ቀደም ሲል ባለፉት አያቶች እንደተጠቀሰው እነማ አንተ ሙፍተሪን ይሏቸው ነበርና ማለት ነው። فَأَخَذَهُمُ الْعَذَابُ እና ይሄንን የመሰለ መልእክተኛ በመካዳቸውና በማስተባበላቸው ሳቢያ ቅጣቱ እነሱን ተጣበጣቸው። ወንጓሊሙን በደለኞች ናቸውና ይላል። እነሱ ራሳቸውን በራሳቸው በመበደላቸው ሳቢያ አላህ ሱብሃነሁ ወተዓላ ከጸጋ በኋላ እንደገና ለቅጣት እንዲጋለጹ አደረጋቸው ይላል። فَكُلُوا مِمَّا رَزَقَكُمُ اللَّهُ حَلَالًا طَيِّبًا الله جن الله كسطاچو طافاچ ምግብ ለእናንተ የተፈቀደላችሁ ሲሆን ብሉ ጠጡ ብሎ ጋብዛቸው ነበር። ወሽኩሩኒ አመተ الله እና الله ደግሞ የለገታችሁን ሁለታ አመስግኑት። ይሄን ሁሉ ያመቻቸላችሁና ያዘጋጀላችሁ የሱን ሁለታ አውቃችሁ እንድታከብሩትና እንድታመሰግኑት ነውና ፍታይን ይበላችሁና እየተደሰታችሁ ለኔ ምስጋና አቅርቡ ብሏቸው ነበር። እንኳንም ይያውታብዱን እሱን በብቸኝነት የምትገዙና የምታመልኩት ከሆነ ማንኛውም የምታገኙት ሁሉ ለታ ከሱ የሚመነጭና የሚመጣ መሆኑን አውቃችሁ ሙሽክሩን ለሱ ብቻ መልሱ፣ አምልኮትንም ለሱ ብቻ አድርጉ ተብለው ተጠይቀው ነበር። ይህን ጥያቄ ባለመቀበልና ባለማክበራቸው ለእንዲህ አይነት ጥፋት ተጋለጡ ነው የሚለው። إنما حرم عليكم الميتة الله سبحانه وتعالى በእናንተ ላይ እንዳትመገቡ እርም ያደረገው ወይም የከለከለው ነገር ቢኖር በፍቃዱ የሞተ በስም ብቻ ነው። ከእንስሳዎች እናንተ ሳትሰዉ ወይም ሳታርዱት የሞተ ካለ እሱን አትብሉ ብሎ ከልክሏል። ወደም እንደገና ደግሞ ከታራጅ ፏ ብሎ የሚወጣ የሆነውን ደም ነው። በጃይልያ እነዚህን ሁሉ ይበሉ ነበርና ማለት ነው። ወላህመል ኺንዚር እንደገና ደግሞ የከርከሮን ወይም የአሳማን ስጋ ነው የከለከላችሁ። ወማ ኡሂለ ሊገይሪላሂ ወይም ደግሞ በሚታረድበት ጊዜ ከአላህ ሌላ ያለ የጣዖት ስም ተጠርቶ የታረደ ነገር መታረዱን ቢታረድም እንኳን በአላህ ስም መታረድ ሲገባው ቢስሚላህ ወልዑዛ በጣዖቶች ስም የታረደ ከሆነ ወንጀል የተፈጸመበት ነው። ባንዲ በኩል በክስ ሲሆን በሌላ በኩል እንደውም የሽርክ ማንጸባረቂያ ሆኗልና የዝክርክልነቱ ከባድ ሆኗል ማለት ነው። እና እነዚህን የመሰሉትን ብቻ ነው ከኒዓማ መካከል የከለከልኳችሁ እንጂ ሌላውን እኔ አልከለከልኳችሁም። እና ብሉ ጠጡ፣ ምስጋናውን ለጌታችሁ አቅርቡ ይላል። ፈማን ይጡረ፣ አሁን የተጠቀሱትም ነገሮች ደግሞ ተከልክለዋል የተባለው አማራጭ ላለውና በምቾት በቤቱ ላለ ሰው ብቻ ነው። አለበለዚያማ ፈማን ይጡረ፣ በችግር በራብ ምክንያት እነዚህን ነገሮች ለመብላት የተገደደ ካለ غير باغي ህግ ወጥ ሳይሆን ወላ አዲን ወይም ደግሞ ድንበር የሚተላለፍ ሳይሆን ማለትም የሌላን ሰው ገንዘብ ወይም የሌላን ሰው ቀለብ ዘሎ የሚቀማና የሚዘርፍ ሳይሆን ወይም ደግሞ ያንን በሱን ነገር ሲበላ ተጥጋብ በላይ ወይም ራቡን ታበረደ በኋላ እስተጥጋብ ድረስ ለመሄድ አስቦ የሚቀጥል ሳይሆን ለችግሩ ማስታገሻ ብቻ የሚመገብ የሆነ ይላል። ወይም غير باغي ማለት በአሚሩ ላይ በህጋዊ መንግስት ላይ ያምጾ የወጣ ሽታ ሳይሆን ወላ አዲን ማለት ደግሞ በህብረተሰቡ ጸጥታ ላይ ውከት የሚያደርስ ተራ ሽታም ሳይሆን ወጥቶ ችግር ደርሶበት ይህን ነገር ለመብላት የተገደደ ከሆነ ፈኢነላህ ገፉር ረሂም፣ በዚህ አይነት ችግር ተጠምደው አሁን የተጠቀሱትን የተከለከሉ አይነቶች ለመብላት የተገደዱ የሆኑትን ግለሰቦች አላህ ምሕረቱ ሰፊና ሩሩ ነውና በይቅርታ እንደሚያልፋቸው ነው ይላል። እንግዲህ ይሄ በክ ወይም ደም ከርከሮና ከአላህ ስም ሌላ ያለ ተጠርቶ የታረደበት ነገር መመገብ ሐራም ነው የተባለው ሌላ ምግብ ለሚያገኙና ችግር ላላስገድዳቸው ሰዎች ነው ማለት ነው። አለበለዚያ ስም ቃልቆባቸው በባዶ በረሃ እሚላስ የሚቀመስ በጠፋበት ቦታ የዛ አይነት ችግር ያጋጠመውና እነዚህ ብቻ ምግቦች የተገኙ እንደሆነ መብላት ይችላል። ይህም በመብላቱ አላህ ይቀጣኛል ብሎ መፍራትና ዝም ብሎ ለሞት መጋለጥ የለበትም ማለት ነው። ባይሆን ይህን ሲባል غير باغ ولا عاد مهون አለበት። ያን ምግብ ሌላ አማራጭ አጥቶ ሳይሆን የተሻለ ነው ብሎ መርጦ ከሆነ አይፈቀድለትም። ለምሳሌ አንድ ሰው በስጋ ኑሮ የለመደ ሀብታም ይሆናል። ድንገት ግን ችግር ላይ ይወድቅና ሚላስ ይቀመስ በጠፋበት ሰዓት ደካማ ምግብ ያጋጥመዋል። እንደ ቆሎ ያለ እንደ ሽሮ ያለ ነገር አግኝቶ ነበር። ዳሩ ግን እሱ ያለ ስጋ ወጥ ምንም አይዋጥልኝም ብሎ ያን ሽሮና ቆሎ ትቶ ይሄን ነገር እበላለሁና ነፍሴን አድናለሁ ቢል እሱ አይፈቀድለትም። የቅንጦ ኖሮ መኖር ነው የሚፈልገው። ቆሎም ቢሆን ቂጣ ደረቅ ነገርም ተበላ ነፍሱን ለማሰንበት ስለሚችል ለዚህ አይፈቀድለትም ነው የሚለው። ወይም ደግሞ ራቡን ካበረደ በኋላ እስጥጋብ ድረስ ይሄዳለሁ የሚል ከሆነ ይህም አይፈቀድለትም። ያንን ነፍሱን ለማዳንና ከራቡ እንትን ለማለት ብቻ የተወሰነ ይፈቀድለታል። ከዛ በኋላ ደግሞ የተሻለ አማራጭ ከሚያገኝ መታገስ አለበትም ማለት ነው። ወይም ደግሞ በመንግስት ላይ አምጾ የወጣ የሆነ እንደሆነ ስንቅ ሲያልቅበትና ሲቸግረው በክሱንም ተከረውንም በልተቀጥል ከተባለ ወንጀለኛን መደገፍ ይሆናል ማለት ነው። ለዚህም ሰውዬ አይፈቀድለትም። ለህገ ወጥ ተልእኮ ወጥቶ ችግር ያጋጥመው ምንም ነገር አይፈቀድልህም ሲሉት ወደ ህጋዊነት እንዲመለስ ያበቃልና ለሱ ፍቃድ አይሰጥም ማለት ነው። ወይም ደግሞ በህብረተሰቡ ጸጥታ ላይ የወጣን ከሆነ ተራ ሽፍታ መንግስትን እንኳ ባይቃወም ዝም ብሎ በረሃ ተግኖ አላፊ አግዳሚውን የሚደበድብና የሚዘርፍም ከሆነ ስንቅ ሲያልቅብ ችግር ሲያጋጥም በቅድም መብላት ይፈቀድልሃል ከተባለ እሱም በህገ ወጥ ተግባሩ እንዲቀጥል ማስቻል ስለሚሆን ለዚህም አይነት አይፈቀድለትም። ከዚህ ውጭ ለሆኑ ህጋዊ ተግባርና ተልእኮ ላይ እያሉ ችግሩ ላስገደዳቸው ግን ይበሉ አይከለከሉምና በወንጀሉ አይጠየቁም። የታቸው ችግራቸውን ስለሚያቅላቸው ምሕረተ ሰፊና ሩሩ ነውና ይላል። ولا تقولوا لما تصف ألسنتكم الكذب هذا حلال وهذا حرام لتفتروا على الله الكذب إن الذين يفترون على الله الكذب لا يفلحون متاع قليل ولهم عذاب أليم وعلى الذين هادوا حرمنا ما قصصنا عليك من قبل وما ظلمناهم ولكن كانوا أنفسهم يظلمون ولا تقولوا أقبلوا دقمو لما تصف ألسنتكم الكذب ምላቶቻችሁ ወይም አንደበቶቻችሁ ውሸትን መቅረጽ ስለለመዱ ብቻ ሀዛ ሐላሉ እንዲሁ ተነሳችሁ ያለ መረጃ ይህ ነገር የተፈቀደ ነው አትበሉ፣ ወሀዛ ሐራሙ ሌላውን ነገር ደግሞ ይሄ ደግሞ የተከለከለ እርም ነው እያላችሁ አፋችሁ በቀደደ ዝም ብላችሁ ፍስ አትስጡ። ሊተፍተሩ አለላህ አልከዲበ በአላህ ላይ ውሸትን ለመቅጠፍ አስባችሁ ይላል። የሐላልና ሐራም የመደንቀቅና የመወሰን ስልጣን ለአላህ ብቻ ነው። አላህ ነው ማንንም ነገር ሐላል ወይም ሐራም ማለት የሚችለው። እናንተ ግን ዝም ብላችሁ በጃሂልያ እንደተለመደው ደስ ያላችሁን ነገር ሁሉ ሐላል ያልፈለጋችሁትን ሐራም እንደምትሉት ከዛው ከመጥፎ ልማዳችሁ ተነስታችሁ አሁንም እንደገና እስልምናው ተገባችሁ በኋላ አፋችሁ በቀደደና በለመደ አንድ ነገር ተነስታችሁ ሐራም ነው ብላችሁ ማውገዝ ወይም ሐላል ነው ብላችሁ መፍቀድ የለባችሁም ይላል። ይሄን ያደረጋችሁ እንደሆነ በአላህ ላይ ቅጥፈትን እንደሰራችሁ ይቆጠርባችኋልና እንዳውም የአላህን ድንጋጌ በመጋፋት እናንተ ራሳችሁ መደንገጋችሁ ነው በተቃራኒው ማለት ነው። እነዚህ ለዲነ የፍተሩን አለላህ አልከዲበ ሐላልን ሐራም ወይም ሐራምን ሐላል በማድረግ በአላህ ላይ ውሸት የሚቀጡ ሰዎች ደግሞ ላይፍሊሁን ምንም አይነት አይቀናቸውም። በዚህ ዓለምም አላህ Subhanahu Wa Ta'ala ለውርደትና ለውድቀት ይዳርጋቸዋል። በመጪው ዓለም ደግሞ ለጀሃነም ያጋልጣቸዋልና የሐላልና ሐራም የሚባል ነገር እንደቀላል አይታችሁ እንዳትገቡበትና ፈራህ እንዳትከስሩ ብላ አስጠንቅቃቸው ይላል። እና የአላህ Subhanahu Wa Ta'ala ግልጽ በሆነ ቋንቋ ደንግጎና አስጠንቅቆ ይያለ ባሁኑ ጊዜ በጣም የሚያሳዝን ማንኛውም የሙስሊም ህብረተሰብ እንደቀላል የሚዘፈቅበት ተሳስ ሆኖ አለ ማለት ነው። እንዲሁ ዝም ብሎ ሐላልና ሐራም በግምት አንድ ሰው ዒልም ሳይኖረው አንድ ነገር እሱ የለመደውና የወደደው ነገር ከሆነ ምን ያረጋል ይሄ ሐላል ነው ይላል ማለት ነው። ሌላው ደግሞ እሱ የጠላት ነገር ከሆነ ሐላል እንኳን ቢሆን በዲኑ ሳያቅ እሱ ስለጠላው ብቻ ይሄ ሐራም አለይ ይላል ዝም ብሎ ተነስተው ማለት ነው። ይሄ ግን እንደቀላል የሚነገር ቢሆንም በሰው ዘንዳ በአላህ ዘንድ ግን እምነትና ከሄደት ላይ ነው ያለው። ይሄን ሐራም ያልሆነውን ነገር ሐራም ነው ካለ ኩፍር ውስጥ ይገባል ሰው ማለት ነው። ወይም ሐላል ያልሆነውን ሐላል ነው ካለ አሁንም ከእስልምና ውጭ ሊሆን ይችላል አውቆ ከሆነ ማለት ነው። ለምን ሐላል ማለት ወይም ሐራም ማለት የአላህ ውሳኔ ነው። አላህ ክልክል አድርጎ ውሳኔ ያሳርፈበታል ወይም አላህ ፈቅዷል ማለት ነው። በአላህ ስም ደግሞ ያልፈቀደውን ፈቅዷል፣ ያልከለከለውን ከልክሏል ከተባለ ያው ሌሎች ካፊሮች ምን አጠፉ? ያላህን የፍቃድ መጣረራቸው አይደለም እንዴ? ሲያዘዘውን በመከልከላቸው የከለከለውን በማዘዛቸው የወደደውን በመጥላታቸው የጠላውን በመውደዳቸው ነው ሌሎችን ካፊር የተባሉት። ስለዚህ በጥቅሉ እንኳን ስሙ ሙስሊም ቢሆን ወይም የቁርአኑን ተቀብለዋለሁ ቢልም አንዳንድ አንቀጾች ላይ እሱ የሚፈልጋትን ነገር ሐላል ነው የሚል ከሆነ ወይስ እሱ የሚጠላትን ነገር ሐራም ነው የሚል ከሆነ አንድ ሰው በእነዚያ አንቀጾች ይክዳል ማለት ነው። አንድን አያት ደግሞ የካደ ሰው ወይም ባንዲ ምክንያት አላህን Subhanahu Wa Ta'ala የተጻረረ ሰው በሌላው አያት ተቀብል ያለው ቢል ተወገበ ላይ ተወገበታ የሚባል እምነት የለም። እርሁሉ ቢስልም ይካፋ እስልም እናው ተገባችሁ ጥቅልል ብላችሁ ግቡ፣ እኔ የከለከልኩትን ሁሉ ክልክል አድርጉ፣ የፈቀድኩትን ሁሉ ተጠቀሙ ነው ያለው። አለበለዚያ አንዱን አንቀጽ ተቀብሎ ሌላውን አልቀበልም ካለ አንዱን ጥሎ አንዱን አንጠልጥሎ ጉዞ ሊሳካ አይችልምና እኔ ፈላህ ሊያገኙ አይችሉም ነው የሚለው። እና ፈላህ አያገኙም ብሎ ከወሰነ እንግዲህ ፈላህ ማለት ምን ማለት ነው? ከጀሃነም መዳን ለጀነት መብቃት ማለት ነው። ይህንን ጭራሽ አያገኙም ሐራሙን ሐላል ወይም ሐላሉን ሐራም የሚሉ ሰዎች ስላለ አሁንም ይህንን የሰማ ሰው ሁሉ ሊጠነቀቀው ይገባል ማለት ነው። መታውን ቀሊሉን እንዲህ እያሉ በአላህ ህግ ጣልቃ እየገቡ የሚዘባርቁ ሰዎች በዚች በዱንያ ላይ ቢጠቀሙ በሀብታቸው በስልጣናቸው እንደላቀቁ የእነሱ መጠቀምና መንበሻበሽ የተወሰነ ጊዜ ነው፣ የአንድ ሰሞን ብልጭልጭ ነው ማለት ነው። እንደዚህ እያደረጉ እንግዲህ ሀቅ ስልጣን ጤንነት እየበጣቸው አላህ ወስዶላቸዋል እንዳይመስላችሁ። የአንድ ሰሞን ማታለያ ብልጭልጭ ነው የሰጠኋቸው። ወለሁም አዛቡን አሊም በመጨረሻ ግን ለእንዲህ አይነቶቹ አወናባጆች እጅግ አሳማሚና አሰቃቂ የሆነ ቅጣት እንደሚያጋጥማቸው ነው ይላል። ወአለ ለዚነ ሀዱ በነዛ የሁዳ በሆኑት ወገኖች ሐረምና ማቀሰስና አለይከም ቀብሉ ካሁን ቀደም በሌሎች ሱራዎች የተረክንልህን ወይም የነገርንህን ነገር እርም አድርገንባቸዋለ ይላል። ማለትም ሞራን ጦማን የመሳሰለ ነገር እንዳትጠቀሙ ብለን ከልክለናቸዋል። እንዲሁም ደግሞ ሹካናቸው ግጥም የሆኑትን እንደ ግመል ያሉትን እንስሳዎችም እንዳይበሉ ከልክለናቸዋል የሁዶችን ይላል። ወማ ዘለምናሁም ይህንም በመከልከላችን ደግሞ እኛ አልበደልናቸውም። እንግዳ ወላኪን ካኑ አንፉሰሁም የዙሊሙን የሁዶቹ ራሳቸውን በራሳቸው የሚበድሉ በመሆናቸው ነው ለዚህ የበቁት ይላል። ማለት ምንድን ነው ይሄ? እንግዲህ ሐራምን ሐላል ሐላልን ሐራም የማለት ጉዳይ ለአኸራ ብቻ ሳይሆን በዚህም በዱንያ ላይ ይጎዳል በሰዎችን ነው የሚለው። እንዴት ነው ይሄ? ለዚህ ማረጋገጫ የሁዶችን ታሪክ ጠቀሰው። ካሁን ቀደም የሁዶቹ الله سبحانه وتعالى يكلكلون النجر بمفقداتهم يفقدون بمكلكلاتهم ساتيا تقوتت وباتهم انقداوس اني الكلكلكتن كله كلكلوا ايالاتهم متطبق هناچو كذاري جمري ጾማን ነገር እንዳትበሉ ሞራ የእንሰሳ ሞራዎች የፍየሎችም ሆነ የበጎች የቀንድ ከብቶች የግመሎችን ጥቀይ ስጋ ካልሆነ በስተቀር ሞራ እንዳትበሉ حرمنا عليه شحومهما እንዳለው ከለከልናቸው ይላል። ከዛ ደግሞ ኩለ ቢዱሁሪን ይላል ሹካናቸው ድግ የሆኑትን እንሰሳዎችም እንዳትበሉ ማለትም ግመል ማለት ነው። እነዚህ ነገር የተከለከሉበት በገዛጃቸው ነው። መጀመሪያ አልተከለከሉም ነበር ግን አያታቸው ያዕቆብ በግል ችግር ምክንያት ግመል አይበሉም ነበር እና ያንን ነገር ታቸው ካለፉ በኋላ ግን እንደዲና አድርገው አባታችን አይበላምኛ እና እኛም አንበላም ብለው ከለከሉ። እረ ተው ለእናንተ መጠቀም ያብየ የፈጠርኩትን ነገር እንዴት አትበሉም በማለት አላህ Subhanahu Wa Ta'ala ቢመክራቸውና ቢገጻቸው አንፈልግም ሲሉ ግዜ እንግዲያውስ እኔም ሐራም አርጃለሁኝ ከዛሬ ጀምራችሁ የግመል ስጋ እንዳትበሉ ወተቱንም እንዳትጠጡ ተብለው ተከለከሉ ማለት ነው። እንደገና በሌሎችም እንሰሳ ሞራዎችንና ጨዋዎችን ምር እንዳይጠቀሙ ተወደደባቸው። ይሄንን በማድረጋቸው ራሳቸውን በራሳቸው በደሉና ሲሳያቸውን አጠበቡ እና በዚህ በዱንያም ላይ አንድ ነገር حرام ነው ካለ አላህ Subhanahu Wa Ta'ala ሰውየው እንዱሮ ተነስተ حرام ነው ካለ እንግዲያውማ ተወደድከው حرام አልገልባለው ብሎ ሊያስከለክለው የሚችል መሆኑን ከታሪክ መገንዘብ ይቻላል ማለት ነው። ይሄን ቋበኛ উম্মት ባያተጋ ንውዋው ተደምጥሟልና ካሁን በኋላ ሌላ ነብይ መጥቶ ሊፈቅድና ሊከለክል ባይችልም ግን ጎጅነቱን ለማሳየት ነው ታሪኩን የሚጠቅሰው ማለት ነው። ከዛ ደግሞ ያው حرامና حلالን አንድ ሰው ዝም ብሎ ከተናገረ በአላህ ፈንታ እሱ ወሳኝ ሆነ ማለት ነው። አላህ ቢፈቅደው ምን ይከለክለዋለው ምን እሱ ቢከለክለው ምን ይፈቅድላለው እንደማለት ስለሚሆንበት በአላህ ስራ ጣልቃ መግባት ነው ማለት ነው። በሌላ መልኩ ባሁን ጊዜ በአለም ዙሪያ ያለው ፍጥጫ ከዚህ አንቀጽ ጋራ ይገናኛል። ምክንያቱም በአለም ዙሪያ ያሉት ባሁን ጊዜ አመራሮች በሙሉ በሰው ሰራሽ ህግ እኛ የፈለግነውን ከልክለን የፈለግነውን ፈቅደን እንኖራለንና እንተዳደራለን የሚል ነው። ሙስሊሞቹ ደግሞ የለም ለዓለም ከጌታዋ የበለጠ አሳቢና ተቆርቋሪ አዋቂ የለምና በአላህ ፍቃድ ነው ይቻላል መመራት አለበት የሚሉት በዚህ መካከል ነው። አሁን ፍጥጫቸው ማነው ሰዎች በራሳቸው ፍላጎትና ዝንባሌ حرامንና حلالን እንደፈለጉ ሊቀርጡ አላህ ደግሞ የለም በእኔ መመሪያ መሄድ አለባችሁ እኔ ከለከልኳችሁን ተከልከሉ እኔ ያዘዝኳችሁ የፈቀድኩላችሁን ተጠቀሙ የሚል ነው። እና አሁን አውሊያው ሸይጣንና አውሊያው الرحمن በአለም ዙሪያ ፍጥጫቸው በዚሁ አያት ጋራ የተገናኘ ነው ማለት ነው። ثم إن ربك للذين عملوا السوء بجهالة ثم تابوا من بعد ذلك وأصلحوا إن ربك من بعدها لغفور رحيم. ثم إن ربك للذين عملوا السوء بجهالة كذين بوهالا دقمو يانتجيتا يمين اجرهنا يمين الرجاجت اللي نجر بينوار إلا إن الزياب بعلم وك بسسس سابيا مدفو يسرو لهون جلة سبوش ወይም ህብረተሰቦች ይላል ቱመታቡ ምን ባዲ ዳሪከ ከዛ ከተሰታቸው በኋላ ደግሞ ጥፋታቸውን ተገንዘበው የተጸጸቱና የተመለሱ ለሆኑት ወአስለሁ በተረፈው ልኛቸው ደግሞ አቋማቸውን ያስተካከሉና ተግባራቸውን ያሳመሩ ለሆኑት እነ ረበከ ምን ባዲያ ያንተ ጌታ ከነዚህ እንቅስቃሴዎች በኋላ ለገፉሩ ረሂም ለእንዲህ አይነቶቹ ስተተኞችና ተመላሽ ተጸጻቾች ምረቱ ሰፊና አሩሩ መሆኑን ነው የሚያረጋግጠው ይላል። ማለት ምንድነው አላህ Subhanahu Wa Ta'ala አዛኝ ከመሆኑ የተነሳ የሐላልና ሐራም በሚባለው ነገር ወይም ኩፍርና ኢማን በሚባለው ነገር ሰዎች ብዙ ጊዜ አውቀውም ሳይውቁም ይገቡበታል ማለት ነው። አንዳንዶቹ ሳይውቁ መጀመሪያ ወንጀልን ይሰራሉ ኩፍርንም ጭምር ይፈጽማሉ ማለት ነው። ከትንሽ ጊዜ ቆይታ በኋላ ግን ያስተታቸውንና ድክመታቸውን ይረዱና እንደገና ከአለማወቅ ወደ ማወቅ ከስተት ወደ ትክክለኝነት መመለስ ያስባሉና ይሞክራሉ። ያለፈውን ይቅር ይበለን እንጂ እኛ ስታችንን አውቀናል ተመልሰናል ለመመላታችንን ማረጋጋጫ ተጋሬ ጀምረን አላህ ወደደውና የፈቀደውን እንሰራለን መጥፎውን ሁሉ እንተዋለን ይላሉ ማለት ነው። በዚሁም አባባላቸው እርግጠኞቹ ነው በተግባር የተንቀሳቀሱ እንደሆነ ለእንዲህ አይነቶቹ ተመላሾች አላህ Subhanahu Wa Ta'ala ቀደም ሲል ሳያውቁ ቢያጠፉና ቢያፈቁም እንኳን አይጨክንባቸውምና ይቅርታ ያደርግላቸዋል ምህረትም ያጎናጽፋቸዋል በማለት ይጋብዛል ማለት ነው። ናይ ተው ልጅ እንግዲህ መጀመሪያውኑ እንዳትሳሳት እንደ መላእክት ፍጹም ንጹህ ሆነህ መቀጠል አለብህ አላለው። ሊያጠፋ ሊሳሳት ይችላል እና ከስተቱ በኋላ እንደገና ወደ ኋላ ተመልሶ ስተቱን ካረመና አቋሙን ተስተካከለ ምን ጊዜም ጌታ የመረጥቱን እንደሚዘረጋለትና በሩን እንደሚከፍትለት ያረጋግጥለታል። በሌላው አያት ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمه الله በነፍሳቸው ላይ ብዙ ወንጀልን የፈጸሙ ለሆኑት ባሮች ከጌታችሁ ረራየ ተስፋ አትቁረጡ ከተመለሳችሁን የምመለስላችኋለሁ ብሎ እንደጋበዘው ሁሉ የማያት እንደገና ሐራምንና ሐላልን ሲያዘባርቁ የቆዩት ወይም ዓለማዊ አመለካከትና ፖለቲካ ሲከተሉ የቆዩት ሰዎች እንደገና ወደ ፍቃዱ ቢመለሱ የሚቀበላቸውና የሚምራቸው መሆኑን አረጋግጠላቸው። ዳሩ ግን ሰሚጆሮ አልተገኘም እንጂ ባሁን ወቅት ማለት ነው። إن إبراهيم كان أمة قانتا لله حنيفا ولم يكن من المشركين. إن إبراهيم عليه السلام نبي الله إبراهيم كان أمة بطعم زنن يايوانا مري نبرا إلا وإما إندان دي كلا سلسايوان هزب نبرا إلا سؤال الله سبحانه وتعالى أمة غلطانة ترقوامي الله عندنا إمام مالتنا غلطانة إبراهيم تبلو تترى عنده يقلا سلسمنهن አንዳንድ ግለሰብ ተራ ሰው አርጋችሁ ታው ይሆናል እሱ ሰውነቱ አንድ ቢሆንም እንዳገር እንደ ህዝብ የሚቆጠር በጣም ታላቅና ዝነኛ ሰው ነበር ይላቸዋል አላህ። ታኒተ ቢላ ለጌታው እጅግ ታማኝና ተገዥ ነበር። ሐኒፈን ከተለያዩ የተሳሳቱ እምነቶች ሁሉ የተገለለና ወደ ትክክለኛው እስልምና ያጋደለም ነበር። ወለም የኩ ሚነል ሙሽሪኪን ከአጋሪዎችም አልነበረም ከይሁዶችም ከክርስቲያኖችም ወይም ተጣዖታውያንም ከመጅሶችም አልነበረም። ከማንኛውም የተሳሳተና የተዘባ እምነት ሁሉ የጸዳና የራቀ ሆኖ ትክክለኛና ወጥ የሆነውን እስልምና ጎዳና የሚከተል ነበር በማለት ያረጋግጥላቸዋል ማለት ነው። እዚህ ላይ እንግዲህ እናስተውለው የሚገባው ነገር አብርሃምን የሚያሳላት ሰው አላህ ሱብሃነሁ ወተዓላ መጨረሻው ላይ ምን አለ? ወለም የኩም ሚነል ሙሽሪኪን። ቀደም ሲል መግቢያው ላይ ያለው ቃል እርግጥም ለታቸው የሚመጥን ነበር። ኡመት ነበር፣ ህዝብ ነበር፣ እንደ ህዝብ ታላቅ ሰው ነበር ወሮ ገልጸላቸዋል። እንደገና መሪ ሊቅ ነበር የሚለው ጥሩ አባባል ነው፣ የማድነቂያ ቃል ነውና ማለት ነው። እንደገና ደግሞ ፈቅ ብሎ ሐኒፈናል። ከበግዚያው የነበሩ የተለያዩ እምነቶች የቁርአን ሲወርድ ማለት ነው፣ የሁዲያ የሚባል እምነት ነበር፣ ነስራንያ የሚባል እምነት ነበር። ይህ አይነት እምነት አለቀው ኢብራሂም ከነዚህ የተገለለ ነው ነው የሚለው። እነዚህ ከሳቸው ከኢብራሂም በኋላ የመጡ ናቸው። ለነገሩ ኢብራሂም ጊዜ ስማቸው ማይታወቅም እና ከነዚህ ሁሉ ተገለለው ወደ እስልምና ነበር የሳቸው ዝንባሌ ሙስሊምነት ነበር ማለት ነው አቋማቸው። ወለን የኩሚነል ሙሽሪኪን እንደገና ከሙሽሪኮች አልነበረም ይላል። እዚህ ላይ ነው እንግዲህ በጣም የሚያስገርመው ኢብራሂምንም ያልታላቀው ከሙሽሪክ አይደለም ብሎ መናገር ምን ማለት ነው የሚል ጥያቄ ነው የሚያስነሳው። እንኳን ኢብራሂም ቀርቶ በአካባቢ ያሉት ልልቅ ሰዎች እንኳን ሸገሌ ሙሽሪክ አይደለም